وكذب به قومك وهو الحق ناي قران امر اكلله بتنيا اونت ناقوم نظر هو يالا يانت وزنوك كين كادو تاسبابلو سي ان يمسلم امريا الله سبحانه وتعالى لك ولاچو ناورد ولاچو الناس كين اندقلال نجر بمفطر مشرك العرب كادو تاسبابلو قلت عليكم بوكيل نابجي دكديتاچو نا بماسبابلاچ سابيا የሚመጣባችሁን መከራ እኔ የምከላከል ፈጣሪ ወይም ተጠያቂ አይደለሁም ባላችሁ ይላል። እንግዲህ አላህ Subhanahu Wa Ta'ala ይሄንን የመሰለ እድል ባንተ አማካይነት እንዲደርሳቸው በሚያደርግ ጊዜ እነሱ ደግሞ አንቀበልም አንፈልግም ብለው ሲክዱና ወነቱን ሲጣረሩ በዱንያም ሆነ በአኺራ አላህ ለወደፊት ሊወስደው የሚፈልገውን እርምጃ በሚያደርግበት ጊዜ እኔ የማዲናችሁና የማስጥላችሁ እንዳልሆንኩኝ አወቁና ያው ራሳችሁ በጥፋታችሁ ኃላፊነቱን ወሰዱ ባላችሁ ይላል። ይኩል ነባይም ሙስተቀሩን እና ለማንኛውም የትንቢት አነጋገር መፈጸሚያ ጊዜና ቦታ ይኖረዋል። ወሰውፈታ ለሙን እናውን አስቀድሜ በትንቢት መልክ የነገርኳችሁ ነገር ወቅቱ ደርሶ በሚፈጸምባችሁ ጊዜ ምን ያህል እውነተኛ እንደነበርኩኝ የዛ ጊዜ ትረዳላችሁና ታውቃላችሁ ባላችሁ ይላል። وإذا رأيت الذين يخوضون في آياتنا فأعرض عنهم حتى يخوضوا في حديث غيره وإما يمكنك الشيطان فلا تقعد بعد الذكرى مع القوم الظالمين وما على الذين يتقون من حسابهم من شيء ولكن ذكرى لعلهم يتقون وذر الذين اتخذوا دينهم لعبا ولهوا وغرتهم الحياة الدنيا وذكر به أن تبسل نفس بما كسبت ليس لها من دون الله ولي ولا شفيع وإن تعدل كل عدل لا يؤخذ منها أولئك الذين أبصروا بما كسبوا لهم شراب من حميم وعذاب أليم بما كانوا يكفرون وإذا رأيت الذين يخوضون في آياتنا النزيان القرآن أنصت وشتاكتنا يمزرفنا النسل بما أطلالاتنا بما السباب يمزفقوا يهونوا تنسوش بمتاعشوا بذير فأعرض عنهم እነሱን በትላታ ተዋቸውና አለፋቸው hatta yafudu fi hadithin ghayrihi በሌላ በተለዋጭ ወሬ ውስጥ ተሚገቡ ድረስ ይላል። እንግዲህ ካፍር ሙናፊቅ የሆነ ሰው ቁርአን ያአላህ ቃል ነው ብሎ ስለማያምን ሁሉ ግዜ ቁርአንን በማጥላላትና በማቋሸሽ ላይ ይገባል ማለት ነው። ለዛ ግዜ ሙእሚን የሆነ ሰው እነሱ እንግዲህ ዲኑን በሚያጣሉና በሚያቋሽሹበት ግዜ የነሱ አባሪ ሆኖ መቀመጥ የለበትም ሲሆን መብቱን ሃይማኖቱን ማስከበር ስነ ስርዓት በዲናችን የሚያገባሽ ነገር የለም ዝምበሉ ብሎ ተቃውሞ ማሳየት ይኖርበታል ማለት ነው። ቢያንስ ግን ለመከላከል የማይችል ከሆነ ያላየ ያልሰማ መስሎ የነሱ አጃቢና አዳማጅ ሆኖ ዝምብሎ መጎለት የለበትም ማለት ነው። የአላህ ቃል ሲነቀፍና ሲዘለፍ እና ከዛ እንግዲህ ቁርአንን እና ዲንን ከሚዘልፍና ከሚነቅፈው ወሪያቸው አልፈው ሌላ ወሬ ውስጥ ተሚገቡ ድረስ ሙስሊም የሆነው ሰውዬ ታካባቢ ተገልሎና ርቆ ማሳለፍ አለበት። ወይማ እንትየነከ ሸይጣን እንዲህ አይነት ነገር በሚከሰትበት ጊዜ ሸይጣን እዛ እንድትቀመጥ ቢያዘናጋት ያው ሰዎች ቁርአንን ሲያጥራሉና ሲነጥፉ ስታይ መቀመጥ የለበህም የሚለውን ማስጠንቀቂያ እንዳትከተል እሱ አዘናጋቶ እንደታሳስበው እዚህ አይነት ስራ ላይ ብታገኝ ነበር ልክ ህዝብ እንዳለ ወዲያውኑ ትነሳለ በመካከለም ወደ መጨረሻም ቢሆን ፈላተቁዲ ባዕድ ዲክራ ማዕልቀውም ዛሊሚን ያን ነገር ካስታወስክና ትዝታለ በኋላ ራሳቸውን የበደሉ ከሆኑ ህዝቦች ጋራ እንዳትቀመጥ ገና መጀመሪያ ነበረ ተነስቼ መሄድ ያለብኝ አሁንማ እየጨረሱ ነው አሁን በኋላ ምን እነሳለሁ ይብለህ ዝም ብለህ መቀመጥ የለብህም ህዝብ እንዳለ ወዲያውኑ ተነስተህ መሄድ አለብህ ማለት ነው። እንግዲህ አንድ ሰው ዲኑ በሚነካበት ጊዜ መከላከል እንኳ ቢያቀተው በቁጣ ስሜት ተነስቶ ሲሄድ ሰዎች ይሰማቸዋል ይህን ሰውዬ አስቀየም ነው መሰለኝ እና እንዲህ አይነት ነገር ጥሩ አይደለም ሰውን የሚከፋፍል ነገር ነው በማለት ለወደፊት ሊያፍሩና ሊፈሩ ይችላሉ። ግን የዲኑ ባለቤት ነኝ እያለ አንድ ሙስሊም እዛው ተወዝፎ ዲኑ ሲዘለፍና ሲነቀፍ ዝም ብሎ የሚያዳምጥ ከሆነ የበለጠ ዲኑን ያስደፍረዋል ማለት ነው። ያው አይደሉም እንደነሱ ቢሰሙም እኮ ምንም አይሰማቸውም ለስሙ እንጂ ተኛ ይለዩ እያሉ ይንቁታል የበለጠ ለወደፊት ደግሞ በማናለኝበት ባለብኝ ይቀጥሉበታል ማለት ነው። ሰውየው ግን መከልከልና ማስቆም ያቀተው ተነስቶ መሄዱ ከታወቀ ያንን ሰውዬ ላለማስቀየም ሲሉ ሊቆጠቡ ይችላሉና ትግ ባለበት ወቅት መነሳት አለበት። ሰይጣን አገናዝቶ ወደ መጨረሻ እንኳን ቢሆን ትግ የሚልህ ማለት ነው። وما على الذين يتقون من حسابهم من شيء ان النزيه ከቁርአንን ከሚገልፉና ከሚነቁ ሰዎች ከመተባበርና እነሱ ጋር ከመወገን የሚጠበቁና የሚርቁ የሆኑ ሰዎች ምንም አይነት ምርመራ ወይም ሐላፊነት የለባቸው የሚችሉት አድርገው በተረፈው ነገር ማለት ነው። እንግዲህ ያ በሚነሳና በሚታማበት ጊዜ እነሱ አላህ ባዘዛቸው መሰረት ተነስተው ቁጣቸውንና ኩርፊያቸውን የሚያሳዩ ከሆነ ከዛ በላይ ታቅማቸው በላይ የሆነ እርምጃ ለምን አልወሰዳችሁም ተብለው ተጠያቂነት አይኖርባቸውም ማለት ነው። ወላኪን ቢክራ ግን መገሰጥ መምከር ይኖርባቸዋል። ጎበዝ፣ ይሄ ነገር እኮ ጥሩ አይደለም፣ እኛና በእናንተ መካከል ያለውን ቅራኔ ያሰፋልና ግንኙነታችንን ያሻክራል እያሉ መምከርና መገሰጥ ይኖርባቸዋል። ቢገባችሁ ኑሮ ይሄ ነገር እንኳን ልታሾፉና ልቀልዱበት ቀርቶ በጣም ከማንኛውም ነገር የበለጠ ልታከብሩትና ልትፈሩት የሚገባ ነገር ነበር። ግን አለማወቅ ሆነና እንደገና እንደቀላል ነገር ይሄን ነገር ታጥላላላችሁ። ከዛም አልፋችሁ ደግሞ የኛን የወንድሞቻችሁን ሞራል እየነካችሁ በማከላችሁ ያለውን ማህበራዊ ህይወት አደጋ ላይ ትጥላላችሁ፣ ይሄ ነገር አያዋጣችሁም አይበጃችሁም እያሉ መምከር መገሰጥ አለባቸው ማለት ነው። ለአለሁም የተቁን በዚህ መልክ የመከሩና የገሰጧቸው እንደሆነ እነዚያ ቁርአንን የሚያጥላሉትና ዲንን የሚዳፈሩት የሆኑት ሰዎች ምናልባት የሰዎችን እንኳ ይሉንታ ግምት ውስጥ አግብተው ሊጠነቀቁ ይችላሉ። ወይም አላህ ሂዳያ ይሰጣቸውና ያ የተነገረውን ነገር እንደገና አስበውበት እውነት መሆኑን ተረድተው ከመጥፎ ድርጊታቸው ሊወገዱ ቢያንስ ደግሞ ሰዎችን ላለማስቀየም ሲሉ ከዚህ ስራቸው ሊቆጠቡ ይችላሉና መምከር ይኖርባቸዋል ሙእሚኖች ማለት ነው። ከመምከር በላይ አልፈው ግን አቅማቸው የማይፈቅድላቸውን ነገር እናደርጋለን ያሉ እንደሆነ ምናልባት ደግሞ በዲኑ ላይ የባሰ ችግር ሊያስከትል ስለሚችል በሚችሉት አቅም ሰዎችን ተመከሩና ተገሰጡ። ከዛ በላይ ለምን እንዲህ አላረጋችሁም ብሎ አላህ ሌላ ተጠያቂነት አያስከትልባቸው ምነው የሚለው ይህ ሲባል እንግዲህ አቅማቸው ጋር ነው መሄድ ያለባቸው ለማለት ያህል። ግን አቅማቸው የሚፈቅደውን ነገር ለማድረግ ሳይሞክሩ ከቀሩ ተጠያቂነት አይቀርላቸውም። በአቅማቸው ልክ የሆነውን ነገር ካደረጉ ይመሰገናሉ። ከዛም በላይ ደግሞ በራሳቸው ፍቃድ ለዲናችን እኛ ከአቅማችንም በላይ ቢሆን መታገልና ማስከበር አለብንም ካሉ የበለጠ በአላህ ዘንዳ ይመሰገናሉ ማለት ነው። ግን ጭራሽ የማይችሉትን ነገር ለምን የእኛ እንዲን ታነሳላችሁ ትነቅፋላችሁ ብለው የነካኩ እንደሆነ እንዲያውም ተነጭራሹ ተምድርጌት እናጠፋቸዋለን ያሉ እንደሆነ የባሰ ኪሳራ ውስጥ ስለሚገባ ከዛ በላይ መሄድ አያስፈልግም። አቅማቸው የማይፈቅድላቸውን ነገር የተባለው ለዚህ ነው ማለት ነው። ወደሪ ለዚነ ተፈዱ ዲነሁም ለዒበን ወለህዋ እነዚያን ሃይማኖታቸውን መጫወቻና እንዲሁ መዘባበቻ አድርገው የያዙትን ወገኖች ተዋቸው ይላል አላህ። ተይዞላቸዋል ማለት ነው። እንግዲህ በመሰረቱ እስልምና የመጣው ለእናንተ ብቻ ሳይሆን ለመላው የሰው ልጅ ነበረ። ግን እነሱ የእናንተ የግል ሃይማኖት አድርገው ለእነሱም ጭምር የመጣላቸውን ዲን መጫወቻና መቀለጃ መዛዛቻ ያደረጉት ወገኖች በዚህ በአድራጎታቸው ወደፊት የሚጠብቃቸው አሳር ብርቱ ነውና ዝም በላቸው። ወገረቱም ልሀያቱ ዱኒያ ይቺ ቅርቢቱ ህይወት ያታለለቻቸውና ያዘናጋያቸው የሆኑትን ሰዎች ወደክር ቢሂ እና ተዋቸው ስልህ ምንም ነገር አትምከራቸውና አትንገራቸው ማለት አይደለም። እነሱ ጋር ፍጥጫ አትግጠማ ተካራ አትፍጠር ማለት ነው እንጂ መምከርህን መገሰጥህን አትተው። በዚህ በቁርአንህ ይሰጣቸው በተደጋጋሚ አንቱ ብሰለ ነፍሱም ቢማ ከሰበት እና መምከርና መገሰጥን ማቋረጥ የለብህም የተባለው ምክንያቱ ምን መሰለህ? አንዲት ነፍስ በሰራችው ስራ ታፕያ ለጥፋት እንዲያትጋለጥ ያው ሽርኩንና ኩፍሩን እንደቀላል ነገር ቆጥረው ይዳፈሩትና በዛ ሰበብ ለዘላለም ጀሃነም እንዳይጋለጡ ነፍስ ምናልባት በመመከራቸው ሰበብ ሊድኑ ይችላሉና ያለማቋረጥ መምከር አለብህ ይላል። ለይሰላ ሚን ዱንላሂ ወልዩ ወላ ሸፊዕ በዛ በሰራችው ጥፋት አደጋ ውስጥ የምትገባው ነፍስ ሁሉ ከአላህ ሌላ ምንም ዋቢና ረዳት ሸማጋይና ገላጋይ የለላት በሆነ ወቅትና ሁኔታ ድንገት እንደቀላል በቆጠረችው ስራ ለዘላለማዊ አደጋና ውድቀት እንዲያትዳረግ ማንኛውም ነፍስ መምከርና መልሰጥን አጣቋል። ወይን ታዲል ኩል አዲን ላይ ይؤخذ منها ማንኛውም ነፍስ በዚያ ቀን የመልቂያማ ሲሆን ነፍሷን ከጀሃነም ለማዳን የፈለገውን ዓለምን የሞላ ጥሬ ወርቅ ገንዘብ ልክፈል ብትል እንኳን ተቀባይነት አታገኝም ይላል። እና ዱንያ እንግዲህ በካፍሮች አመለካከት ትልቅ ነገር ነበር። ግን የዛ ጊዜ ዱንያ ዋጋ ቢስ መሆኗን ለማሳየት አላህ ለእያንዳንዱ ካፊር ዓለምን የሞላ ጥሩ ወርቅ ቢኖርህና ያን ሁሉ ወርቅ ለግሰ ከጀሃነም ብትፊን ማንን ትመርጣለህ ብሎ ሲጠይቀው ሁሉም በደስታ እኔ ከጀሃነም ልዳን እንጂ የሁሉ ይቅርብኝ ነው የሚለው። ይሁን እንጂ ግን አላህ ሱብሃነሁ ወተዓላ በዛ ጊዜ ምንም አይነት የፈለገውን ዓለምን ሁለት ሶስት እጥፍ የሞላ እንኳ ነገር እከፍላለሁ ይቢል በኩፍርና በሽርክ የሞተን ሰው ከጀሃነም የሚያወጣና የሚያመልጥበት መንገድ አይሰጠውም ነው የሚለው። ላይ ኡኸድ ሚና ማለት ከማንኛውም ነፍስ የፈለገችውን ቤዛ እከፍላለሁ ብትል ተቀባይነት አታገኝም። ኡላኢከ አለዚነ ኡብሲሩ ቢማ ከሰቡ እና እነዚህ በዱንያ እያሉ በሰሩት መጥፎ ስራቸው ሳቢያ ለእንዲህ አይነት ዘላለማዊ ውድቀትና ውርደት የተጋለጡ ከንቱዎች ናቸው። ለሁም ሸራቡ ምን ሐሚም እና ለእንዲህ አይነቶቹ ከሃዲዎች ከፈላ ውሃ መጠጥ አላቸው። ያ በጀሃነም እሳት ለዘመናት ሲቀቀል የቆየ ገና እንፋሎቱ ባሻጋሪ ቆዳን ጠቅሎ የሚወረውር የሆነ አንጀትን በጣሶ የሚያወርድ እንዲህ አይነት መጠጥ ነው የሚጠብቃቸው ያለው። ዋዛቡን አሊም እንዲሁም ደግሞ በእጅጉ የሚያስተቃይና የሚያሳቅቅ የሆነ ቅጣትም አለባቸው። ቢማካኑ የፍሩን በጌታቸውና በመብቱ ሲክዱ የቆዩ በመሆናቸው ሳቢያ ይላል። ولا ندعو من دون الله ما لا ينفعنا ولا يضرنا ونرد على أعقابنا بعد إذ هدانا الله كالذي استهوته الشياطين في الأرض حيران له أصحاب يدعونه إلى الهدى ائتنا وإن هدى الله هو الهدى وأمرنا لنسلم لرب العالمين وأن أقيموا الصلاة واتقوه وهو الذي إليه تحشرون. ولا ندعو من دون الله ما لا ينفعنا ولا يضرنا ለመሆኑ እኛ ከአላህ ሌላ ብንገዛው የማይጠቅመንና ወረታ የማይከፍለን አንገዛህም አናመልክም ብለን ብናመጽና ብንክድ ሊቀጣንና ሊያጠቃን የማይችል የሆነን ነገር እናመልክና እንገዛ ይመስራችኋልን በላቸው ይላል። ወኑረዱ አላ አዕቃቢና እንደገና ደግሞ የኋልዮሽ እንመለሳለን ይመስላችኋል ባዕደ ኢዝ ሀዳነላህ አላህ ትክክለኛውን የጀነት ጎዳና ከመራን በኋላ እንደገና ወደ ድንቁርናው ዓለም የወደ ኋሊት ጉዞ የምናረግ ይመስላችኋል እንደ ከለዲስተውት ሸያጢኑ ፍላርዲ በምድር በዳ ሰይጣን አዙሪት ሰይጣን እንደጠለፈው ሰው ኃይራነ እና ለጉዝሮበት የሚሄድበትን አቅጣጫ የማያቀውና የሚነዋለል እንደሆነው ሰውየ እንደገና ወደ ኋላ እንመለሳለን ብላችሁ ታስባላችሁን? ለሁ አስሃቡን የድዑነሁ ኢለ አልሁደቲና እና ለዚህ የሰይጣን አዙሪት የጠለፈው ለሆነው ሰውዬ ጓደኞች ይኖሩታል። እነዛ ጓደኞች ኧረ መንገዱ በዚህ ነው እኮ እኛ ጋር ና እንሂድ እንጂ እያሉ የሚወተውቱት የሆኑ እሱ ግን ያ መጥፎ ለካፊ ለቅቶታልና ልክ ጓደኞችን ድምፅ እየሰማ የሚሉትን ነገር ባለመቀበል አይኑ እያየ ወደ በረሃ ምድር በዳ ሂዶ እንደሚጠፋው ሰውዬ ሁነን እኛ እንደገና ከብርሃን ወደ ጨለማ የምንመለስ መስሏችሁ ነውን በሏቸው ይላል። እና ኢለል ሁዴቲና የሚሉት ጓደኞች ናቸው። ትክክለኛው መንገድ ይሄ ነውና ና ቶሎ በዚህ አብረን እንሂድ እያሉ ይወተውቱታል፣ ይጋብዙታል። እሱ ግን ሰሚ ጆሮ የለውም ማለት ነው። ቁል ኢነ ሁደላህ ወል ሁዳ እና ትክክለኛው የአላህ ጎዳና ማለት የእኛ የተያዝነው መንገድ ነው በሏቸው እስልምና ማለት ነው። ወኡሚርና ሊኑስሊመ ሊረቢል ዓለሚን እናንተ የተያዛችሁት መንገድ የትኛው መንገድ ነው ካሏችሁ እኛማ የውል ዓለማት ጌታ ለአላህ ብቻ እጅ ሰጥተንና ሰጥለጥለን እንድንገዛ ታዘናልና በዚህ መልክ የምንጓዝበትን ጎዳና እስልምና ነውና በዚህ ኑቶሎና እኛ ጋር አብራችሁ ወደ ጀነት ዓለም ተጓዙ ብላችሁ እንደጋብዟቸው ነው ምን እና እንግዲህ የምቻላዊ አነጋገር የሽርክንና የሙሽሪኮችን ህይወት የሚዳስስ ነው ማለት ነው። ይሄ የመጣበት ምክንያቱ ካፊሮቹ ነብዩ ግን የመጡ ሰሃቦቻቸው ጋራ እናንተ ከዚህ በኋላ ያመጣችሁት አዲስ ሃይማኖት አያዋጣችሁም፣ ይልቁንስ ከአባታችን ከቅማታችን የወረስነውና የተቀበልነውን ጥንታዊ ሃይማኖት እኛ ጋር ሆናችሁ ብትቀጥሉ ይሻላችኋል፣ ከዚህ በኋላ የመጣ ፈልጭ ያዋጣናል ብላችሁ ተከፍራላችሁ እያሉ እነሱ ሀቀኛው ነው ነብዩንና ሰሃቢውን ወንጀለኞች በማድረግ ይወርፏቸውና ወደ ኩፍር እንዲመለሱ ይወተውቷቸው ነበር ማለት ነው። ለዚህ ጥያቄና አስተሳሰባቸው መልስ እንዲሰጡ አላህ በዚህ አያት አዘዛቸው። እናንተ ወደ ትክክለኛ ወደኛ መንገድ መምጣት ይገባችሁ፣ እንደገና በተገላቢጦሽ እናንተ ሀቀኞች ሆናችሁ እኛን ወደ ጣዖት አምልኮት እንድንመለስላችሁና የተለያዩ ፋይዳ ቢስ ነገሮችን እንድንፈራና እንድናከብር ታዙናላችሁ። እንደ እናንተ የምታመልኳቸው ነገሮች ብንገዛቸው አገልጋዮቻችን ናቸው ብለው ወረታ የማይከፍሉ ምስጋና የማይሰጡ ናቸው። ባንገዛቸው ይኸው ደግሞ ብናምጽባቸው ለምን እኔን ከዳኝ እናመጽብኝ ብሎ ሊጎዳ ሊያጠቃ የማይችል ነው። እና እንደዚህ እንግዲህ የማይፈይዱ የማይጠቅሙ መሆናቸው እየታወቀ ወኑረዱ አላ አቃቢና በተረከዛችን እንደገና ወደ ኋላ እንመለሳለን። ሰው አንድ ጉዞ ከቀጠለ ወደፊት ይሄዳል እንጂ እንደገና አይኑ ወደፊት ሆኖ ወደ ጀርባው ከሄደ ለአደጋ መጋለጥ ነው ማለት ነው። ባዕደ ኢዝ ሀዳነ አላህ፣ አላህ ትክክለኛውን ኢስላማዊ ጎዳና ከመራን በኋላ እንደገና በእናንተ ከንቱ ጥሪና ሰበካ ተደልለን ወደ ኋላ የምንመለስ መስሏችሁ ከሆነ አይምሰላችሁ፣ ተስፋችሁን ቁረጡ በላቸው ይላል። እና ይህም የእነሱን ጥሪና ውጤቱን በምሳሌ ይገልጸዋል። ከዚህ ቀጥሎ ከለዚ ሰወቱ ሸያጢኑ ፊል አርድ ሀይራን፣ አሁን እናንተ የምታቀርቡልን ጥያቄ በእኛ ዘንዳ ተቀባይነት የለውም እንጂ ብንቀበላችሁም አኑሮ ምሳሌያችን ምን መሰላችሁ? አንድ ሰው ከጓደኞቹ ጋር ለስራ ጉዳይ ወጥቶ ሲሄድ አንድ በረሃማ ቦታ ላይ ሲደርስ አዙሪት የምትባል ነገር ትለክፈዋለች። በተለምዶ የታወቀ ነገር ነው እና ሸይጣን ነገር ነው። በሚለክፈው ጊዜ ሰውየው እንደ ብዴት ያደርገውና ጓደኞቹ የሚያወሩትን የሚነግሩትን ነገር ሁሉ መስማት ያቅተዋል። ከዛ በኋላ ልክ ጭንቅላቱ ይዞርና ሰዎቹ ወደዚህ እንሂድ እያሉት መንገዱን ትቶ ወደ ውድማ ዝም ብሎ ተገልሎ ወደ በረሃ ይሄዳል። እና እጃቸውን እያውለበለቡ አረና ቶሎ ወደ የት ነው የምትሄደው እያሉ ሲጮሁበት አንድ የልቡ ዝሯልና መስማት አይችልም ማለት ነው። በዚሁ መልክ እንደው እያሳሳቀው ዝም ብሎ ወደ በረሃ ገብቶ ሙቶና ጠፍቶ የሚቀር ሰው ነበረ። እንግዲህ ጅኖች ናቸው እንዲህ እያደረጉ የሚጠልፉት። አዙሪት ይባላል በተለምዶ። ያ ሰውዬ እንግዲህ አይኑ እያየ ከጓደኞቹ ተነጥሎ እነሱና ቶሎ ወዲህ እያሉት እምቢ ብሎ ሂዶ ጠፍቶ እንደሚቀረው ሰውዬ አይነት ልንሆን ነው አሁን እናንተ ወደ ሽርክ ተመለሱ የምትሉንማ? ግን እኛ አናደርገውም፣ የዛን ሰውዬ እጣ ፈንታ ለእኛ እንዲሆንልን አንሻምና ብላችሁ በምሳሌያዊ አነጋገር ግለጹላቸው ነው የሚለው። እና ለወ አስሃቡ እየድዑ ነው ኢለል ሁዳ፣ ወደ ትክክለኛው መንገድ ና ቶሎ እኛ በምንሄድበት እንሂድ አብረን እያሉ ቢቀሩት ቢወተውቱት አይሰማም ማለት ነው። ቁል እነ ሁደላሂ ወል ሁዳ፣ እና አሁንም እናንተ የነዛ ሰዎች አምሳያ ሁናችሁ ነው እናንተ እኛን ወደ መጥፎ እንደዛ እንዳዙሪቱ ሁናችሁ፣ እኛ ግን ትክክለኛ አእምሮ ያለን ሰዎች ሁነን ኑ ቶሎ አብረን እንሂድ ወደ ነጃ ምቁንዲ ንዝለጥ ስንላችሁ፣ እናንተ ግን የለም ወደ ለመር ነው ወደ ኩፍርና ወደ ሽርክ መመለስ አለባችሁ ትሉናላችሁ። ይሄ ደግሞ ሊሆን አይገባም። አዙሪት የጠለፈው ሰውዬና ትክክለኛና ጤናማ የሆኑት ሰዎች በሀሳብ ሲለያዩ ያ ባለ አዙሪቱ ነው ትክክለኛው፣ እናንተ ተሳሳችኋል እንደ ማለት ነው ብላችሁ አስረዷቸው። ታዲያ ይሄ ትክክለኛ ጎዳና የሚባለው ማን ነው ቢሏችሁ፣ እስልምና ነው። ኡሚርና ሊኑስሊመ ሊረቢል ዓለሚን፣ ለዓለማት ጌታ እጅ እንድሰጥና ለሱ ታማኞችና ፍጹም ታዛዦች እንድንሆን ታዘናልና ይሄ ነው ትክክለኛው መንገድ፣ በዚህ ኑ ቶሎ እናንተም ተሳተፉ ብላችሁ ንገሯቸው ይላል። ወአቂሙ ሶላት፣ እና አላህን መገዛት በሚባልበት ጊዜ የመገዛቱ የኢባዳው ዘርፍና አይነቶች ብዙ ናቸው። ከሻሃደተይን ቀጥሎ የመጀመሪያውና ዋነኛው አላህ ጋር የሚያገናኘው ሶላት በመሆኑ ስግደትን ጊዜውን አክብራችሁና ስርዓቱን አሟልታችሁ አዘውትራችሁ ስገዱ። ወተቁ፣ ጌታችሁንም ደግሞ ፍሩት። ከከለከላችሁ ቦታ ሁሉ በመራቅና ባዘዛችሁ ሁሉ በመገኘት እሱን በሚገባ ፍሩና አክብሩት። ወሁወ ለዚ ኢለይህ ቱሕሸሩን፣ ይህ አላህ ማለት የውመል ቂያማ በሚሆንበት ጊዜ ሁላችሁም ከመቃብር ተነሳችሁና ተሰባስባችሁ እፊቱ ለፍርድ የምትቀርቡለት የሆነ ጌታ ነውና በዚህ መልክ እሱን ተገዙትና አክብሩት ብለህ ንገራቸው ይላል። وهو الذي خلق السماوات والأرض بالحق ويوم يقول كن فيكون. قوله الحق. وله الملك يوم ينفخ في الصور عالم الغيب والشهادة وهو الحكيم الخبير. وهو الذي أهنم الله مالك يانو خلق السماوات والأرض بالحق هبات سماياتنا عندهن مدرن كمره بتكسل يفترنا يفكين يهون وحي الليلة نا الله سبال لديك ألا النجر عندك خوز ينني الله شوبتنا عالمنا جنا يما تدرسبتنا يما تساوتنم سباتن سماهات سجدن بلا إياجتن فترتات وجي بيتشاون ياسكين يهون جيتانو ويوم يقولو كن فيكون الناس دقمو ماننن يهون موشتاني هون بمي لجزيه ወራውኑ የፈለገው ነገር በቅጽበታዊ ፍጥነት የሚፈጸምለት የሆነ ጌታ ነው። እንደ ሰው እንግዲህ በጉልበት በውጣ ውረድ ሳይሆን የሚሰራው ምንም የፈለገው ከባድ ስራ ቢሆን እሱ ያን ነገር አሁን ተፈጸም ብሎ በፍላጎቱ ወይም በውሳኔው በሚተነዝርበት ጊዜ ወራውኑ የሚፈጸምለት የሆነ ጌታ ነው። ቀውሉሁ ልሐቁ ንግግሩ ደግሞ እውነት ነው። ሁልጊዜ ከእውነት ተቁም ነገር ውጭ አይናገርም አላህ ሱብሃነሁ ወተዓላ። وله الملك يوم ينفخ في الصور ان كما درسوا ملائكه وبشروا بمن فابت ذي فراسيل انغري نفايلونا يفطرتات كله ارواح يتكماجبت قفو يمثله كنور يتفطر نجر الله بذا يفطرتات كله روح تاتكو كقوي بهالا قطرو درسالنا نفاسيلو وداونو ينفال بمن فابت ذي بذ مدرسرت ينبروا يسو يجم يلهلوت نفسات كله አንድ ጊዜ እንደንም ተቀፈ እንደሚወጣ ተጎልጉሎ ይወጡና ከየአካላቸው በመጣመር ወዳውኑ ተነስተውና ታድሰው ለፍርድ ቀርባሉ ማለት ነው። እና የዛ ጊዜ ስልጣን የሱ ብቻ መሆኑ ይረጋገጣል። ዛሬ ሲሆን እሱን የሚወዳደር ባለ ስልጣን ማን አለ ቢባል ዛሬማ ያላወቁ ብዙዎቹ አለን ይያሉ ነው ማለት ነው። ያው እነ ፍራውን በግልጽ እንደተናገሩት አናረብኩም ለአላ ማአሊምቱ ለኩም ኢላይን ገይሪ እንዳሉ ሌሎችም ደግሞ በቃል እንኳን ግልጽ ሆነው ባይናገሩ ያው አብዛኛዎቹ እኛንን ባለስልጣናቶች ይያሉ ነው በአለም ዙሪያ ያቀራሩ ያሉት ማለት ነው። የዛ ጊዜ ግን ማንኛውም እኔ ነኝ የሚል ሰው የፈለገውን ያህል ትልተኛና ትንቲተኛ ሊሆንም እንኳን አቅሙን በሚገባ ይረዳል ማለት ነው። ስልጣን የርሱ ብቻ መሆኑን ይስማማል። ዛሬ ግን እንኳን ስልጣን እኛም አለን ብሎ መወዳደርና ማመጽ ይቀርና ተነጭራሹ እሱ ለመሆኑ አለ ወይ ይያሉ የሚጠራጠሩና የሚከራከሩ ማልጠፉም ማለት ነው። የዛ ጊዜ ግን ሁሉም ካፊር ሙስሊም ሙናፊቅ ምን ሳይባል የሰው ልጆች እና ጅኖች 100% ሁላቸውም ስልጣን የርሱ ብቻ መሆኑን የሚያምኑበትና የሚያቁበት ጊዜ ነው ማለት ነው። ዓሊሙ ልገይቢ ወሽሃዳ እና ከሐዋሳት የራቀና የረቀቀ የተሰወረ የሆነን ምስጢር እንዲሁም ደግሞ ግልጽና ይፋ ገሃድ የሆኑትን ነገሮች ሁሉ በኩልነት የሚያውቅ የሆነ ጌታ ነው ማለት ነው። ፍጥረታት ብዙ ጊዜ ሸሃዳ ግልጽ የሆኑትን ነገሮች ነው የሚያውቁት ያውም በተወሰነ ደረጃ። አላህ ግን ሱብሃነሁ ወተዓላ ከዋሳት የራቁና የተደበቁ ምስጢሮችን ይፋና ገሃድ ከሆኑት ባልተለየ መልኩ ነው የሚያውቃቸው ማለት ነው። ወል ሐኪም ወል ኸቢር እሱም ደግሞ በአሰራሩ ምንም አይነት ስህተት የማያጋጥመው ፍጹም ጥበበኛ እንደገና ደግሞ ነገሮችን ላይመርላ ከላይ ብቻ ሳይሆን በጥልቅ ምስጢርን መርምሮ የሚያውቅ የሆነ ጌታ ነው። እንዲህ አይነት ጌታ እንግዲህ ማንነቱን አውቃችሁ ተገቢውን አክብሮት ልትሰጡና አምልኮትን ለርሱ ብቻ ልታረጉ ይገባችኋል በላቸው ነው። وإذا قال إبراهيم لأبيه آذر أتتخذ أصناما آلهة إني أراك وقومك في ضلال مبين وكذلك نري إبراهيم ملكوت السماوات والأرض وليكون من الموقنين فلما جن عليه الليل رأى كوكبا قال هذا ربي فلما أفل قال لا أحب الآفلين فلما رأى القمر بازغا قال هذا ربي فلما أفل قال لئن لم يهدني ربي لأكونن من القوم الضالين فلما رأى الشمس بازغة قال هذا ربي هذا أكبر فلما أفلت قال يا قوم إني بريء مما تشركون إني وجهت وجهي للذي فطر السماوات والأرض حنيفا وما أنا من المشركين. وإذ قال إبراهيم لأبيه آزر نبي الله إبراهيم لا أبطاسو لا أزر انديها لمهنون أستوصيلا نقري نبي الله إبراهيم بقزي أشو إمام الموحدين وأبو الأنبياء والمرسلين بمبالي تاوكو زنينيات اللاك سونا أشو زين ساتشو ميوالدو سوية دجمو يكاثرو سلوكون شونه بيبال يما يبجاب بسونا بيبالا الله يخرج الحي من الميت عندما يبالو كموتان مكاسكال هياو النجر عندما يكين የካትሮች ቁንጮ ከሆነው ሰውዬ የሞህዶስ ኮኮብ የሆነውን ፈጠረና አመታከላቸው እንግዲህ የተጣጣፈ ክርክር እንዲካሄድ ያደረገ ማለት ነው። እና የነሱን ታሪክ እንግዲህ ለኛ ኡመት በጣም ጠቃሚና ምክራጀል የሆነ ታሪክ ስለሆነ ነብዩን አውሳላቸው ኢብራሂምንና ያፋቱን ፍጥጫ እንዴት እንደነበረ ይላል። አፈተኺዱ አስናመን አሊሃተን አሉ ኢብራሂም አባዬ እነዚህን በገንዘባችሁ የገዛችኋቸውን ወይም በእጃችሁ ያነጻችኋቸውን ቅርጻ ቅርጾች ጣዖታትና ጥላቶች እንደ ጌታ አድርገት ይዛለህ እንዴ? እንዴት ሊሆን ይችላል? በማለት የተቃውሞ ጥያቄ ያቀረቡ ማለት ነው። እኔ አራከ ወቀውመከ ፊ ዶላሊ ሙቢና ይህን እኮ እኔ ብቻ ካልሆን እኔም ከኔ በፊት የነበሩትም አባታቶቻችን ሲያደርጉት የመጣ ነው እኮ ልጄ። አገር ሁሉ ያመነበትን ነገር አንተ ተቃወም ነው እንዴ አላቸው። የዚህ የምን አሉት አንድ ነገር ውሸት ከሆነ ብዙ አጥን ህዝብ ቢደግፈው ቢረባረብ እነት ሊያረጋው አይችል እና ይሄን ነገር አንተም ሆነ ወገኖችህ በሙሉ እንደ ህጋዊ አድርጋችሁ ብትሰሩትም እንኳን እኔ ግን ጥልቅ ባለስተቱ ነው ተዘፍቃችሁ የማያችሁ በማለት በትክክል እንግዲህ የሚቃወሙት መሆኑን ገለጡለት ማለት ነው። እሱ እንግዲህ የልጅ ነገር ባይገባው ነው ባይረዳ ነው መስሎት ፈቀላሉ እኛ ብቻ አይደለንም እኮ እና ከኛ በፊትም የነበሩት ትልልቆቹ ሁሉ ሲያረጉት የመጣና ከያጠቅማት ይወርድ ሲዋረድ መጥቶ የወረስ ነው ጉዳይ ነው እና እንዲህ በቀላሉ አንተ ባይገባህ ነው እንጂ ይሄ ነውር እንዳይመስልህ ይዞ ሊመክርና ሊያስተካክላቸው ነበረ። እሳቸው ግን ይሄን መቻጣሁት አሉ። ከው በገዛ ገንዘቡ የሸመተውን ቁሳቁስ ወይም ደግሞ በዚህ ጠርቦ ያስተካከለውን ነገር እንደገና ዙሮ ጌታ ነው ይረዳኛል ይሰማኛል ብሎ ማጎብደድ እና መስገድ እንዴት አይነት ስተት ነው? ያውም ከስተት ሙሉ ስተት በጣም ጭልጥ ያለ ግልጥ ያለ ስተት ነው አንተም አጎደኖችም ያላችሁበት በማለት ነገሩት ማለት ነው። ይህ ጊዜ ሰውየው እንግዲህ ተስፋ ቆረጠ። ልጄ አንድ ነገር ለክፎታል አለና ታውም በኋላ እሱ ጋር መቀማመጥ አልፈልግም በማለት ሊያወግዛቸውና ሊያባረራቸው ነው ማለት ነው። እጁርኒ መንያ ይላል ሌላው ቦታ። እንግዲህ ከዛሬ ጀምሮ እነዚህ ጌቶችን ጣዖቶችን እንደዚህ የምትነቅፍ ከሆን የኔ ልጅ አይደለህም፣ ወሬ አይነህንም አላይበት ወሬህንም አልሰማበት፣ እንዲያው አይግብኝ ይህን ጥፋኝ ከዚያ አካባቢ አጥፋህና በማለት አሰናበታቸው ይላል። እሳቸው ግን ያው ብታባረረኝም እኔ የታየነ ለምን ለሃለው ወደ ተከለኛው መንገድ እንዲመልስ በማለት ተለዩት። وكذلك نوري ابراهيم ملكوت السماوات والارض እና አሁን እንግዲህ አባታቸውን ሳይፈሩና ሳያፍሩ ያለበት ነገር ስተት መሆኑን እንደገለጹና እንዳረጋገጡ ሁሉ ابراهيمን በሰማያትና በምድር ዙሪያ ያሉትን ያለውን ያአላህ ስልጣንና ክብር መገለጫ ተጨባጭ የሆኑ ማስረጃዎችን ሁሉ አሳየነውና አሳወቅነው ይላል። ኢብራሂም ለአባቱ ብቻ ሳይሆን እንዲሁ የዓለምን ስተተኞች ለማረምና ለማስተካከል የሚያስችለው በሰማይና በምድር ዙሪያ ያሉ የአላህ ልዕልናና ክብር የሚገልጹና የሚያንጸባርቁን መረጃዎች ሁሉ አላህ አስጠብቆታል ማለት ነው። ሰውየው እንደ ቀላል እንዳውሱን ሊያርመው ሞክሮ ነበረ፣ ግን እንዲህ የሚቀመስ አይደለም ኢብራሂም በተውሂድ وليكون من المقيمين ان الله سبحانه وتعالى لابراهيم اندي هينت تتباچ هنا يتوحيد مرجا يسطاچو اساچو اونتون يبلطه يمردونا يمياراجاجتو هناو اندجنا دگمو ليلوچين يماسرداتنا يماسجنزب شروتا اندي موراچو بماسبناو معناتنو فلما جن عليه الليل راى كوكبا ناجري نبي الله ابراهيم በቃላት ብቻ ሳይሆን የሚያስተምሩት ከበተጨባጭ ሁኔታዎች ጋር በማገናዘብና በማመሳከር ነበር። አንድ አስተማሪ እንግዲህ ጎበዝ አስተማሪ የሆነ እንደሆነ ተራ ቃላቶችን መደርደር ብቻ ሳይሆን ከሰው ልጆች የለተለት እንቅስቃሴ ጋር የሚዛመድና የሚዋሃድ የሆነ ትምህርት ሲሰጥ ነው ለሰው የሚገባውና ግልጽ የሚሆነው ማለት ነው። እና ምን አደረጉ በግዚ የነበሩ ሰዎች አርዛኛዎቹ በከዋክብት ያምኑና ያመልኩ ስለነበረ እነዚህን የተለያዩ ከዋክብቶች ጌታ እንዳልሆኑ ለማሳየትና ለማስረዳት አንድ ቀን ለሊቱ ሲጠላልምና ሲመሽ ጊዜ ራ ከውከበን ሰዎቹ የሚያመልኳቸውን ከዋክብቶች በአክብሮት ሲያስተውሉ እሳቸውም እንደነሱ አብረው ተሰለፉና በአይናቸው ከዋክብቶችን ያማትሩ ገባ ይመለከቱ ገባ። ይህ ጊዜ ምን አሉ? ቃል ሀዛ ረቢ አሉ። ይህ ጌታዬ ነው ማለት ነው አሉ። እንግዲህ በእናንተ አስተሳሰብ ይህ ደማቁ ኮከብ ጌታ ነው። ጌታ መሆኑ ካልቀረ ያሁን ይህንም መቼም ይጨምረኝ ይሆናል። ጌታ እናንተ ጌታ ካላችሁት እኔም ጌታዬ ይሄ ነው ማለት ነው የሚል ጥያቄ አነሱ ይላል። እና በዚህ መልክ አሁን አታውቅም እንዴ እያሉ እነሱ ሂድ ያመነልን መስሏቸው ያቅማሙ። እሳቸው ግን ሁኔታውን ጠበቁና ከትንሽ ቆይታ በኋላ ፈለማ አፈላ ያ ኮከብ ወደ ምዕራብ ዙሮ ሲጠልቅና ሲሰወር ጊዜ ላ ኡሒቡ ልአፊሊን አሉ። እንደዚህ ትተው የሚጠፉ ጌቶችን እኔ አልወድም አሉ። እና እንግዲህ እነሱ መጀመሪያ ጌታዬ ነው ማለት ነው ይሄ ነገር ሲሉ ይሄ ሰውዬ ሊያምን ነው እኛ እንደምንለው ሊስማማ ነው ብለው ነበረ የቋመጡት። ትንሽ ቆይቶ ያ ኮከብ ዙሮ አካባቢ በሚጠፋ ጊዜ ጌታ ነው እንዳላችሁት ቢሆንም አኑሮ ዓለምን ለማን ሰጥቶ ነው አሁን ትቶን የሚጠፋው ዙሮ የሚሄደው? እንደዚህ ተጊዜ በኋላ የሚከዳና የሚጠፋ ጌታ እኔ አልወድምና አልስማማበትም አሉ። እነሱም እንግዲህ አብረው እንዲጠራጠሩ እውነትም አሁን ዙሮ ሲሄድ እንግዲህ ዓለምን ማን ነው የሚጠብቀውና የሚያስተዳድረው የሚል ግንዛቤ እንዲጨብጡና አእምሯቸውን እንዲያንቀሳቅሱ እንዲያሰሩ ማድረጋቸው ነው ማለት ነው። ፈለማራ አልቀመራ ትንሽ ቆይቶ ብሎ ደግሞ ጨረቃ ከምስራ በኩል ወጣና ሲያዩት ጊዜ ባዚቀን ማለት ጧሊያን ማለት ነው ከወደ ምስራቅ በኩል ብቅ ብሎ ሲዘልቅ ጊዜ ቃለ ሀዛ ረቢ ይህም ጌታዬ ይሆን እንዴ አሉ። አሁንም እንደሚጠራጠርና እንደሚጠያየቅ ሰው ነው ማለት ነው። ይሄ ነው መሰል ጌታዬ አሉ። ፈለማ አፈል እሱም ትንሽ ቆይቶ ደግሞ ወደ ምዕራብ ዙሮ ሲጠፋ ጊዜ ቃለ ለኢን ለም የህዲኒ ረቢ ለአኩነነ ሚነል ቀውሚ ዷሊን ጌታዬ ትክክለኛውን መንገድ ካልጠቆመኝና ካልመራኝ በስተቀር በጣም ከተሳሳቱት ወገኖች እንደምሆን ነው አሉና ስጋታቸውን ገለጹ። እና አሁንም ደግሞ የተሻለ ደመቅ ያለ ጌታ አገኘን ስንል እንደተለመደው እሱም ያው ዙሮ ትቶን ሄደ ጨለማ ሰርቶን ጌታ ቢሆን ኑሮ መችቶን ይሄድ ነበረ። እና ይህንም ጌታ ነው ብለው የሚያመልኩ ሰዎች ስተተኞች ናቸውና እኔም እንግዲህ ይህን ነገር ጌታ ነው ብዬ ካመንኩኝ ከስተተኞቹ መደመሬ ነው በማለት ሀዘናቸውንና ስጋታቸውን ገለጹ ማለት ነው። እና አሁንም እንግዲህ እውነትም ይህ ነገር ጌታ ቢሆን ኑሮ እንደዚህ ትቶ ጠፍቶ አይሄድም ነበረ የሚል ጥያቄ ልባቸው ላይ እንዳጭርባቸው ማድረጋቸው ነው። ፈለማር አሸምሰ ትንሽ ቆየና ደግሞ ንጋቱ መጥቶ ፀሐይን ባዚቀተን ተወደ ምስራቅ በኩል ጦረዋን ፈንጥቃ ስትወጣ ሲያዋት ጊዜ ካለ ሀዳ ረቢ ይህ ነው መሰል ጌታዬ አሉ። አሁንም በጉጉት አውቀው ማለት ነው። ሀዳ አክበር ይህ እንዳውም እስካሁን ካለፉት ሁሉ ከከዋክብቶችም ከጨረቃም የላቀና የደመቀ ነው። ይህ ሳይሆን አይቀርም ትክክለኛው ጌታ አሉ። አሁን አሁን አሉ ሰዎቹ። ፈለማ አፈለት ትንሽ ቆይታ እሷም ደግሞ ያው ምሽት ደርሶ ወደ ምዕራብ ዙራ ስትጠፋ ጊዜ ቃለ ያ ቀውም ወገኖቼ ሆይ አሉ ኢኒ በሪኡ ሚማ ትሽሪኩን እናንተ ከምታጋሩት ነገር ሁሉ እኔ እንግዲህ እየጠራሁኝ ነኝ። ይኸው እናንተ ጌታ ነው እያላችሁ የምታስተዋውቁኝ ነገር ሁሉ ከትንሽ ጊዜ በኋላ እየዞረና እየጠፋ ነው የሚሄደው። ስለዚህ እነሱ በዚህ በይታችን ላይ እስካሉ ድረስ ይጠብቁና ይቆጣጠራሉ፣ ያስተዳድራሉ ብዬ ነበረ። እነሱ ሲገቡ ግን ለአንቀጽ ጨለማ እያወረሱን ነው የሚሄዱት ሁላቸው። እና በሚሄዱ ጊዜ የት እንደሚደርሱ ምን እንደሚሆኑ አናቅምና አንድ አፍታ አለው አለው ብሎ ከትንሽ ጊዜ በኋላ እንደገና የሚከዳና የሚጠፋ ነገር ጌታ ሊሆን አይችልምና እኔ እናንተ ጌታ ይሆናል እያላችሁ የምታጋሩና የምትደረድሩት ነገር ሁሉ አልተዋጠልኝምና ከዛሬ ጀምሬ ሁላቸውንም ትቻቸዋለሁኝ አሉ። እሳቸው አሁን ሳይሆን ቀደም ብለውም ትተዋቸዋል ለሰዎቹ ነው። ግን አሁን በደንብ እንግዲህ ሙናቀሻ አድርገው ሸክ ታስገቡባቸው በኋላ እስከዛሬ መስለኝ ነበረ፣ ዛሬ ግን እውነቱን አውጥተዋለሁኝና ከአሁን በኋላ ምንም ከአላህ በስተቀር የማመልከውና የምፈራው የማከብረው የለኝም በማለት አቋማቸውን ገለጹ ማለት ነው። እና አንተ ዝም ብለህ እምነት አልባለት ሆነው እንደ እንዳይሏቸው እኒ ወጀቱ ወጀሪ ለዲ ፈጠረ ሰማዋት ወልአርድ ሐኒፋ ምን ሰው ሰራሽችና የማይጠቅሙትን ነው እንጂ የተውኳቸውና የከደዋቸው ሰማያትንና ምድርን የፈጠረ ለሆነው ጌታ ፊቴን አዙር ያለውኝ በቀጥታ እሱም ብቻ ነው በብቸኝነት የሚገዛውና የማመልከው ሐኒፈን እናንተ እንግዲህ ከምታምኗቸው ህገወጥ እምነቶች ሁሉ የተዘነበልኩና ያገለልኩኝ ሁዬ እስከዛሬ ትክክል ነው መስሎኝ እናንተ የምትነግሩኝና የምታስተዋውቁኝም ነገር ለመቀበል እየሞከርኩኝ ነበረ። ግን እነዛ ሁሉ እንደማይጠቅሙ አውቄ በግራም በቀኝም የተደረደሩትን ነገር ሁሉ ትቻቸው አሁን ወደ ትክክለኛ ወደ አንድ ጌታ ብቻ ነው ግንባሬን አስተካክሌ ወደ ግራ ወደ ቀኝ ሳልገላመት ቀጥ ብዬ በተውሂድ ጎዳና ለመሄድ ወስኛለሁኝ። ወማ አነ ሚነል ሙሽሪኪን በመሆኑም እኔ ከዛሬ በኋላ ታጋሪዎች እንዳልሆንኩኝ ይታወቅልኝ አሉ። ከዛ በፊትም ቢሆን አልነበሩም እና አሁን ግን በመረጃ ያው ሁላችሁም በምታውቁትና በምታውቁት መልኩ ጌታ ይሆናል ተብሎ የተገመተው ሁሉ የጌትነት ባህሪ ሊያሳይ ስላልቻለ እናንተ የምታመልኳቸውና የምታጋሯቸው ከሆኑት አማልክቶቻችሁ የጠራሁኝና የራቅኩኝ ነኝ በማለት አቋም ገለጹ ነው የሚለው። وحاجه قومه قال أتحاجوني في الله وقد هدان ولا أخاف ما تشركون به إلا أن يشاء ربي شيئا وسع ربي كل شيء علما أفلا تتذكرون وكيف أخاف ما أشركتم ولا تخافون أنكم أشركتم بالله ما لم ينزل به عليكم سلطانا فأي الفريقين أحق بالأمن إن كنتم تعلمون الذين آمنوا ولم يلبسوا إيمانهم بظلم أولئك لهم الأمن وهم مهتدون وحاجه قومه إنا أجري استزاري تلمدهون إنا يتوقعون هلا مالك سبان بجزياء آفر ليابلوك موكرو بجيه وزن وشتاكشو شمتاكشو انجتكرو بمر تتراكرو أجشو نومنو انديت أنت تنانت مستهي ከአባቶቻችን ሲወርድ ሲዋረን ወጥተው የወረስናቸውን አማልክቶቻችንን እንደዚህ ትነቅፋለህና ትዘልፋለህ? ይህ ሊሆን አይችልም። ይህ ሁሉ ሰው ውሸታም ሆኖ አንተ ብቻ ትክክለኛ ልትሆን ነው ማለት ነው እያሉ አተካራ ፍጥጫ ፈጠሩ ማለት ነው። ቃል አቱሐጁኒ ፊላህ በአላህ ጉዳይ እናንተ ትከራከሩኛላችሁ እንዴ አሉ። እኔ አላህ ስብሓነሁ ወተዓላ በፍቃዱ ወህይ ያወረደልኝ ስለርሱ ምንነትና ማንነት እየነገረኝና እያስተማረኝ ያለሁትን ነቢይ እናንተ እንደገና በዳበሳና በግምት እናንተ እናቃለን ብላችሁ እንዴት ስለ ጌታ ልታስረዱኝና ልትከራከሩኝ ትሞክራላችሁ? ወቀድ ሀዳኒ ጌታዬ እኔን ትክክለኛውን የተውሂድ ጎዳና መርቶኝ እያለ ከሱ የተሻለ እኛ እናቅልሃለን ብላችሁ እንዴት ነው የምትከራከሩኝ? ወላ አኻፉ ማ ትሽሪኩነ ቢሂ እና ይህን በሚሏቸው ጊዜ እነዚህ ጣዖቶች እና ጥላቶች ደግሞ እንደዚህ ተነቀፍካቸው እና ተዘለፍካቸው እንደሚያጠፉ ነው እያሉ ያስፈራሯቸው ገባ። እናንተ የምታጋሯቸውና የምትደረድሯቸውን ነገሮች ደግሞ እኔ አልፈራቸውም። ኢላ የሻ ረቢ ሸይአ ጌታዬ እነሱን ለመፍራት አንድ ነገር ካልፈረደብኝ በስተቀር እንዳሁኑ ጤናማ አእምሮ እስካለኝ ድረስ ከአላህ ሌላ ያለ አማልክት በእኔ ላይ ቅንጣት ጉዳት ያደርሳል ብዬ ጥራሽ አልፈራም። አላህ መቼም ፍራ ካለኝ አላኩዲ ሰይን ቀድር ነውና ሊያስፈራኝ ይችል ይሆናል እናንተን እንደሚያስፈራችሁ ሁሉ። አለበለዚያ የአላህ ፍቃድ ካልተጨመረበት በስተቀር እኔ ካሁን በኋላ ከአላህ ሌላ ያለ ነገር ያጠቃኛል ብዬ እንደማልፈራ ወቁ አሏቸው። ወሲያ ረቢ ኩለ ሸይን ዒልማ የኔ ጌታ ደግሞ በእውቀቱ ሁሉን ነገር አካቶታልና መቼም እሱ የማያውቀው ምስጢር የለምና እንደናንተው ታወትን እንዲፈራ ተፈረደብኝና ተሻብኝ አላውቅም። አለበለዚያ ታወትን እኔ የምፈራበት ምክንያት የለም። አፈላ ተተዘከሩን እና እኔ ትክክለኛውን የተውሂድ ጎዳና ትጠቁማችሁና ታስረዳችሁ እናንተ ለምን ለመገሰጥና እውነቱን ለመቀበል አትሞክሩም አሏቸው ማለት ነው። እና አሁን አቋማቸውን እየገለጹ መጡ። መጀመሪያም እንግዲህ የተለያዩ ነገሮችን ጌቶች ናቸው እያሉ በጥያቄ መሰረት እነሱን ለማስመሰል ወደ ክርክሩ ለመጋበዝና ለማምጣት የተጠቀሙበት ስልት እንጂ ከአላህ ሌላ ያለ ነገር ጌትነት እንደሌለውና ሊመለክ እንደማይገባው ጠንቅቀው ያውቁ ነበር። አሁን ታዲያ አፈላ ተዘከሩን አሉ። ወጥሮውን እንግዲህ እናንተ ላስተምራችሁና ስተታችሁን ላስረዳችሁ ፈልጌ ነው እንጂ እንደዛ አይነት ጥያቄዎችን ያነሳሁት ይሄ ከንቱና ብላሽ መሆኑን እንደዚህ ስነግራችሁና ሳስረዳችሁ ማትገነዘቡም እንዴ? እስከዛሬስ ምናልባት መካሪና መሪ አጣችሁ ይሆን ነው ብዬ ነበር። አሁን ግን እንደዚህ ያረኩኝ ያስረዳዋችሁ አሁን እውነቱን ለምን አትገነዘቡም በማለት ወቀሳ ጀመሩ ማለት ነው። እና እነሱ ግን የለመረ ለኛ ሳይሆን እኛ ላንተ ነው እናስብልህ። እነዚህ ሁሉ ታታቶች እንደዚህ ምዝርፋቸውና ምንነፋቸው መሆናቸው መሆንን ካወቁ እርግጠኛንን በጥበታዊ አደጋ ያጠፋሃል ይቀስፋሃል ይሏቸው ነበር። ለዛ መልስ ደግሞ ሰጧቸው። ወከይፈ አኻፍ ማ አሽረክቱም እናንተ ዝም ብላችሁ ከምድራን ስታችሁ ጌቶች ናቸው ብላችሁ ለአላህ አጋር እንዲሆኑ የደረደራችኋቸውን ቁሳቁሶች እኔ እንዴት ልፈራ እችላለሁ? ወላ ተኻፉና አንነኩም አሽረክቱም ቢላህ እናንተ ይልቁንስ ኻሊቀ ሰማዋት ወልአርድ ሰማያትንና ምድርን የፈጠረ ሀያልና ጥበበኛ የሆነውን ሀያሉን አላህ ስታጋሩበት ያልፈራችሁትን እኔ ግን የማይሰሙና የማይጠቅሙ የሆኑትን ቁሳቁሶች እንዴት ልፈራ እችላለሁ? መፍራት ይገባ ኑሮ እናንተ ነበራችሁ መፍራት ያለባችሁ በአላህ ሌሎችን ስታጋሩ። ማለም ዩነዝል ቢሂ አለይኩም ሱልጣና ጌታ ወይም አጋር ለመሆኑ ምንም ማረጋገጫ ማስረጃ ያላወረደለትን ነገር ሁሉ እንዲሁ እያነሳችሁ እንጨቱንም ድንጋውንም በመደርደር ጌታ ናቸው እያላችሁ የአላህን ስልጣን ለነሱ ስታካፍሉና ስታጣርጡ ያልፈራችሁትን እኔ እንደገና አላህን ይዤ ጣዖት ምፈራ ይመስላችኋልን? ፈአዩል ፈሪቀይን አሐቁ ቢልአምን ከእኔና ከእናንተ የትኛው ክፍል ነው በመተማመን ተገቢነት ያለው? ያ እኔ ትክክለኛውን አላህን ብቻ የማመልከውና ጣዖትን የማወግዘው ነኝ። ልቤን ደረቴን ነፍቼ አፌን ከፍቼ ለመናገር መድፈር ያለብኝ ወይስ እናንተ 44ቱን ጣዖት የምትደረድሩት ናችሁ እውነተኞች መስላችሁ ልትተማመኑና ልትዝናኑ የሚገባችሁ? ከእኔና ከእናንተ ማን ትክክለኛ ሆነና ማንም ፍርሃት የሚገባው ሆነና ዙራችሁ እንደገና እኔን ታስፈራሩኛላችሁ ጣዖት ይቀጥፋል እያላችሁ? እንኩንቱም ታለሙን ትክክለኛውን መልስ የምታቁት ከሆነ ከእናንተ ብዙ የማይሰሙና የማይጠቅሙ የማይለሙ ጣዖታቶች ከሚያመልኩትና አንድ ሀያልና ታላቅ ጥበበኛ የሆነውን ጌታ ከማመልከው ከኔ ማንኛው ቅጣትና ጉዳት እንደማይመጣበት መተማመን የሚገባው መሆኑን ንገሩኝ እስኪ ታወቃችሁ በማለት አፋጠጧቸው ማለት ነው። አለዚነ አመኑ ወለም የልቢሱ ኢማንሁም ቢዙልም እና መርሱን እናንተ እንድትነግሩኝም አልጠብቅም እንደው ምናልባት ህሊናችሁ ይፈርድ እንደሆነ ግምታችሁን ለማየትና ለመታዘብ ያህል እንጂ መልሱን እኔ አውቀዋለሁኝ። እናሱም አለዚነ አመኑ እነዚያ በጌታቸውና በመብቱ ያመኑ የሆኑ ወገኖች ወለም የልቢሱ ኢማንሁም ቢዙልም እምነታቸውን ደግሞ በሽርክ ያልቀላቀሉ የሆኑት ኡላኢከ ለሁም ልአምኑ ከሚፈራው ነገር ሁሉ የመዳንና የማምለጥ እድል ያላቸው እነዚህ ብቻ ናቸው። ወሁም ሙህተዱን በጉዟቸውም ደግሞ ትክክለኛውን ጎዳና የያዙትም እነዚህ ናቸው በማለት